አንዳንድ ትላልቅ ቋጥኞች አለቶች ብቻ ያሉበት ተራ ምንድን ነው? ዛፍ የሌለበት ተራራ አለ። ያ ጀበል ነው የሚባለው። ዛፎች ካሉት ደግሞ ምን ይባላል? ጡር ይባላል። ወጡር ይላል። እዚህ ላይ ጡር ሲል ጡር ብቻ አይደለም ያለው፣ አል ጨምሮበታል። ወጡር በተራራው እምላለሁ። እቺ ዋው ዋውል ቀሰም ነች። ዋውል ቀሰም ነች። ወጡር وكتاب مسطور السلام عليكم ورحمة الله. السلام عليكم ورحمة الله. يعني سيسمر. السلام عليكم يعني سيسمر. أوكي. هم. سمال يا جماعة. سمال. سمال. إيش مرحبا. خيرش. يا الله انقدر يا الله خير يدركو. እሺ ወጡር ብለናል። ወጡር ማለት በተራራው እምላለሁ ማለት ነው። በየትኛው ተራራ? አላህ ጀለ ወዓላ ሙሳን አለይሂ ሰላም ባናገረበት ተራራ ማለት ነው። ከተራራው ስር ነው ሸለቆ። ጡዋ የተባለው ሸለቆ ከተራራው ስር ነው። ቢጃኒብ ጡር አልአይመን ይላል። ከተራራው ከበስተቀኝ ጎን በኩል ፊል ቡቃዓቲ ልሙባረከቲ በተባረከችው ቦታ ላይ ጠራንህ አናገርንህ ይላቸዋል ሙሳን አለይሂ ሰላም። ወጡሪ በተራራው እምላለሁ። ወኪታቢን መስጡሪን ወኪታቢን በመጽሐፍም በመጽሐፉም ሳይሆን በመጽሐፍም ወኪታቢን መስጡሪን በመጽሐፍም ሳይሆን በመጽሐፉም በየትኛው መጽሐፍ? አላህ ሱብሓነሁ ወተዓላ ወደ ነቢያት ባስተላለፋቸው መለኮታዊ መልእክት ባዘሉት መጽሐፍት በብራና ላይ በተጻፉት በዛ ሁሉ ነው ጀለ ወዓላ የሚምለው። ወጡሪ ወኪታብን መስጡሪን በተጻፈም መጽሐፍ ይላል። ፊረቅን መንሹር ረቅ ማለት ብራና የፍየል ቆዳ ሌጦ በሱ ላይ ይጻፋል። በመድ በዛ ነው የሚታወቀው። እንደውም ይሄ ፔፐር ፕሪንቲንግ ሳይጀመር በፊት ጽሑፍ የተባለ ሁሉ እዛ ላይ ነው ሰፍሮ የምናገኘው። ነገስታት የሚለዋወጡት ጽሁፍ፣ የተለያዩ ህግጋት የሚወጡት የሚሰቀሉት በዛ ላይ ነው። ፊረቅን አለና መንሹር አለ። መንሹር ማለት የተዘረጋ ማለት ነው። መምዱድ ተቃራኒው መጥውይ ነው። ሲጠቀለል መጥውይ ይባላል፣ ሲዘረጋ መንሹር ይባላል። ፊረቅን መንሹርን ወጡር አለ። ወኪታቢን መስጡሪን በተጻፈው በተጻፈ መጽሐፍ እምላለሁ። የት ፊረቅ መንሹርን በተዘረጋ ረቅ ይላል ብራና ላይ። ወልበይት ልማዕሙር በተዘወተረውም ቤት እምላለሁ ይላል። አመረ ማለት አሳመረ ነው። አመረ አሳመረ አስዋበ ያዕምሩ አመረ ያዕምሩ ዒማረተን አመረ ያዕምሩ ዒማረተን ሰውየው አሚር ይባላል። በአይን አሚር ወይንም አማር ይባላል ወይንም ዑመይር ይባላል። በአይን ሁሉም አሚር አማር ዑመይር አስዋቢ ማለት ነው። ታዲያ إنما يعمر مساجد الله إنه يا اللهن بيتوش مسجدوش نمياسو بو من آمن بالله واليوم الآخر با اللهن بمجأ الرشاوك أن يامن نويلا. عمارة المسجد بولد تكفلتا عندن يو هنس أون ما النس راسو عمارة المسجد نو. ሁለተኛው ደግሞ በመስጂዶች ውስጥ ተገኝቶ ሰላት መስገድ፣ ቁርአን መቅራት፣ ዚክር ማድረግ፣ ኢባዳ መፈጸም ይሄ ዒማራቱል መስጂድ ነው። ቤቱል ማዕሙር ማለት በሰጋጆች ኢባዳ በሚያደርጉ አካላት የተዘወተረ የተጌጠ የተዋበ ማለት ነው። ቤቱል ማዕሙር بيت المعمور بسبات تنياو السماي يميقين الله يوم خلق الله السماوات والأرض سمايات منا مدر بفت أربت إلت ياسقينيو بكعبا تككل يعلى مدر لاي بيودك كعبا لي ليودك أميشل مالتنو سوج ببكا وين مكا يعلون نبي الله إبراهيم መሰረቱን ከፍ ያደረጉትን የአደም ልጅ ሺስ አለይሂ ሰላም ለመጀመሪያ የገነባውን እና አወለ ቤትን ወضع للناس ለለዚ ቢበከተ ብሎ አላህ የገለጸውን ቤት እዚህ ሙስሊሞች ጠዋፍ ሲያደርጉ ቤተል ማዕሙርን ደግሞ መላእክት ጠዋፍ ያደርጋሉ። በአንድ ጊዜ 70 ሺ መልአክ አንዴ ጠውፈዋል። ለሁለተኛ ጊዜ እድል ሳያገኝ ቂያማ ይቆማል ማለት ነው። ይሄ ቤተል ማዕሙር በመባል ይታወቃል። ይሄን ነው ወልበይቲል ማዕሙር በተዘወተረውን ቤት እምላለው ይላል አላህ። አልበይተል ማዕሙር ካዕባ ነው ብለውም የፈሰሩ አሉ። ምክንያቱም 24 ሰዓት ኢብራሂም አለይሂ ሰላም ህንፃውን አንጸው ካበቁ በኋላ ወአዝም في الناس بالحج በሰዎች ውስጥ ሐጅን አውጅ ياتوك رجالا وعلى كل ضامر ياتوك رجالا እግረኞችም ሆነው وعلى كل ضامر በእያንዳንዱ ሸላጋ ፈረስ ሆዱ ገባገባ ያለ በእንዲህ አሉ ፈረሶችም ይመጡሃል ياتوك رجالا وعلى كل ضامر ياتينا من كل فج عميق قيل روق كهونه سفره ሁሉ ይመጡሃል እንዳለው جل وعلا እና 24 ሰዓት ስለሚዘወተር በጠዋፍ እሱ ነው ብለውም ተርጉመዋል። والسقف المرفوع سقف ማለት ጣሪያ ነው። ጣሪያ سقف ይባላል። والسقف المرفوع كف بتدرجهم سقف طارا املالو. والبحر المسجور البحر المسجور اهنم ولت ترجم ستوتال مفسروج عندنياو البحر المملوء بلوتال بوها يتمولا بحر نو اهي اهننيا مننايو نو بحر ميبالو. والبحر بقران لي تمالباتشو وقانوسوچ ناتشو ና በተሞላው ባህር አይ የተሞላ አይደለም የቂያ ማለት በሚሆነው ነው። አልመስጁር ማለት ምን ሰጀራ ሰጀራ ማለት አቀጣጠለ ለኮሰ ነው። ሲጃራ እንደሚሉት አቀጣጥለው የሚለኩሱትን ነገር። والبحر المسجور ማለት በሚቀጣጠለው ባህር ምክንያቱም የቂያ ማለት በሚሆነበት ጊዜ የሆነ አየር ይላካል። ይሄ አየር የውሃውን ይዘት ይለውጣል አሁን ውሃ ሲባል H2O ነው፣ ሃይድሮጅን እና ኦክሲጅን ነው። ግን እንደው ካርቦን ቢጨመርበት ምንድን ነው የሚሆነው? የሃይድሮጅን የኦክሲጅን እና የካርቦን ማለት ነው። የዚህ ደግሞ ኮምፓውንድ የሚሆነው ነገር ከሚነዱት ነገሮች ነው የሚሆነው። አላ ኩል ሐልን አላህ ጀለ ወዓላ የሚያደርገውን እሱ ነው የሚያውቀው። የቂያ ማለት በሚደርስበት ጊዜ ባህሮች ይቃጠላሉ፣ እንደ ቤንዚን ይነዳሉ። ከዛን ይህን ሁሉ ከማለ በኋላ ወጡር አንድ፣ ወኪታቢን መስጡር ሁለት፣ ወልበይት ልማዕሙር ሶስት፣ ወሰቅፍ ልመርፉዕ አራት፣ ወልባሕር ልመስጁር አምስት። አምስት መሃላ ጀዋብ አልቀሰሙ ኢነ ዓዛበ ረቢከ ለዋቂዑን ኢነ ዓዛበ ረቢከ እነሆ የጌታህ ዓዛብ ቅጣት ለዋቂዑን የሚሆን ነው የሚከሰት ነው ተከሳች ነው ይላል። ኢነ ዓዛበ ረቢከ ለዋቂዕ። ስለዚህ ጀዋብ አልቀሰም ላይ ስም ከሆነ ኢነና ላም ይጨመርበታል ብለን ነበረ። ኢነ ዓዛበ ረቢከ ለዋቂዑን ማለሁ ይሄ የጌታ ቅጣት በሚከሰትበት ጊዜ ቅጣት የሚገባቸውን ሰዎች ለመቅጣት በሚሆንበት ጊዜ ማለሁ ሚን ዳፊዕን ማለሁ የለውም ሚን ዳፊዕን ገፍታሪ የለውም። አይሁን አሁን መኖር መሆን የለበትም መከሰት የለበትም እንደውም ከተቻለ ይቅር ብሎ የሚገፈትረው የለም። መች ይከሰታል? የውመ ይላል። የውመ የሚሉትን ዘርፉ ዘማን ይሉታል። ዘርፉ ዘማን ነው፣ ዘመንን የሚጠቁም ነገር ነው። የውመ የውመ ተሙሩ ሰማኡ መውረን አለ። የውመ ተሙሩ ሰማኡ መውረን ሰማይ መዞርን በምዞርበት ጊዜ። እንዴት ትዞራለች ሰማይ? ለመሰነጣጠቅ ለመሰነጣጠቅ መጀመሪያ መሽከርከርን ትሽከረከራለች። ይሄ ነው መውር ይላል። ማረ ከሚል ነው ማረ የሙሩ መውረን መዞር ማለት ነው መሽከርከር። ሰማይ ትሽከረከራለች። ወተሲሩ ልጅባሉ ሳረ የሲሩ ማለት ደግሞ ተጓዘ ማለት ነው። ወተሲሩ ልጅባሉ ተራሮች ደግሞ ጀምዑ ጀበል ነው ጅባል። ተራሮች ደግሞ መሄድን ይሄዳሉ። ወተረል ጅባለ ተራራን ታይና ተሐሰቡሃ ጃሚደተን በቦታዋ የጸናች ግዑዝ ሆና ታስባታለህ። ወህየ ተሙሩ መረ ሰሓብ ጊዜዋ ሲደርስ ልክ ዳመና እንደሚሄደው ትሄዳለች ይላል። ለዚህ ወተሲሩ ልጅባሉ ሰይረን ተራሮች መጓዝን ይጓዛሉ። ፈወይሉን የውመኢዚን በዚያን ዕለት ዋላቸው ሊልሙከዝቢና ለአስተባባዮች ይላል። አልሙከዝቢን ማለት አስተባባዮች ማለት ነው። ምንን ያስተባበሉ? የአላህን ጌትነት አንድነት፣ ከሞት በኋላ ተቀስቅሶ አላህ ፊት መቆም፣ ነቢያት ይዘው የመጡትን መልእክት፣ ይህን ያስተባበሉ ሁሉ አይሆንም። ሀይሃተ ሀይሃተ ሊማ ቱዓዱን ይሄ እናንተ ይሆናል ተብላችሁ የምትቀጠሩት ነገር ምንኛ ራቀ ምንኛ ራቀ ብለው የነበሩ ሁሉ ለነሱ ወዮላቸው ይላል። اللهم نجنا الذين سيل ይሄ እስሙ መውሱል ይሉታል አብራሪ ነው። الذين እነኛ هم እነርሱ في خوض አለ። خوض ማለት خاض يخوض وهو ውስጥ ገባ ማለት ነበር። خوض እዚህ ቦታ ላይ በወሬ መስጠም ነው፣ በማይረባ አንቶ ፈንቶ መስጠም ዘልቆ መግባት ነው። እዛ ውስጥ ገብተው ደግሞ በንቶ ፈንቶ ወሬ ውስጥ ገብተው በመሳለቅ በማሾፍ እሱም ብሎ ነቢይ ይሄም ብሎ መልእክት እያሉ ማለት ነው በኢስላም ያላግጣሉ። ኸውድ ይባላል። የላዕቡን እዛ ውስጥ ገብተው የሚጫወቱ ለሆኑት ወዮላቸው ይላል። የውመ ዩደዑነ አለ። ደዓ ማለት ደዓ ማለት ገፈተረ ነው። የውመ ዩደዑነ በሚገፈተሩበት ዕለት ኢላ ናሪ ጀሃነመ ወደ ጀሃነም እሳት በሚገፈተሩበት ዕለት ደዓን መገፍተርን ይላል። ዩደዑነ ደዓን ይሄ ደዓን የሚለው መፍዑሉል ሙጥለቅ ይባላል። አልመፍዑሉል ሙጥለቅ የሚመጣው ኤምፋሲስ ለመስጠት ነው። ለነገሩ ትኩረት አንክሮ ለመስጠት የውመ ዩደዑነ ኢላ ናሪ ጀሀነመ ደዓን እዛ ከገቡ በኋላ ሀዚሂ ይህች ይባላሉ አናሩ እሳት ነች አለቲ ኩንቱም ቢሃ ቱከዚቡን እናንተ በሷ ታስተባብሉባት ኩንቱም ቢሃ ቱከዚቡን ታስተባብሉባት የነበረችው እሳት ነች ታዲያ የሙሐመድ መልእክት ድግምት ነው ስትሉ አልነበረም ወይንም ከዛ በፊት የተላኩት ነብያትም እንደዚሁ ተብለዋል አላህ አንድ ነብይ ሲላክ ሳሂር ድግምተኛ ውሸታ ቀጣፊ እያሉ እብድ እያሉ ይሰድቡታል ከዛን ከቃላቸው መመሳሰል የተነሳ አላህ አተዋሶ ብሂ አለ አደራ የተባባሉት አይመስልም የተናዘዙት አይመስልም አይደለም በልሁም ቀውሙን ጣጉን ድንበር ዘለል ዋሾ ከሃዲ ህዝቦች ስለሆኑ ከሃዲ ሁሉ እንዲህ ነው የሚለው በዚህ ነው እንትን የሚመሳሰሉት እዛ ገብተው ድግምት ነው ብለው በዱንያ ላይ ያስተባብለው ስለነበረ እሳት ውስጥ ገብተው በተጨባጭ ያንን ሲቀምሱ አፈሲሕሩን ሃዛ የታደ ድግምት ነው እንዴ አም አንቱም ላቱ ብስሩን ወይስ እናንተ አታዩም ይባላል ድግምት ነው ይሄ ወይስ አታዩም እስላውሃ ወድኹሉሃ ማለት ነው እሺ ግቧት እስላውሃ ግቧት ፈስቢሩ ብትፈልጉ ታገሱ አው ላ ተስቢሩ ብትፈልጉ አትታገሱ ሰዋኡን አለይኩም ብትታገሱም ባትታገሱም በእናንተ ላይ እኩኩል ነው ኢነማ ቱጅዘውነ እነሆ የምትመነዱት ማ ኩንቱም ተዕመሉነ ትሰሩት በነበራችሁት ነገር ነው ኢነማ ቱጅዘውነ ማ ኩንቱም ተዕመሉን የምትመነዱት ትሰሩት በነበራችሁት ነገር ነው ዱንያ ላይ ትሰሩት በነበራችሁት ነገር ታሳልፉት በነበራችሁት ነገር ነው የምትመነዱት ይባላሉ እነኚህ ከሃዲዎች ናቸው ፈወይሉ የውመ ሊልሙከዚቢን ነው ያለው ከዚህ በተቃራኒ ያሉት እሳ ኢነል ሙተቂነ አለ ኢተቃ ማለት ተጠነቀቀ ማለት ነው ኢነል ሙተቂነ እነኛ ጥንቁቆቹ የአላህን ድንበር የጠበቁ በእነርሱና አላህን በሚያስቆጣ ነገር መካከል ግርዶሽን ያደረጉ ኢነል ሙተቂነ እነኛ አላህን ፈሪዎች ፊ ጀናቲን በአትክልት ስፍራዎች ውስጥ እና ወነዒሚን በጸጋ ውስጥ ናቸው በጸጋ በብልጽግና ነዒም ማለት የሚመች ነገር ሁሉ ነዒም ይባላል ፋኪሂን ማለት ፈሪሂን መስሩሪን ተደሳቾች ሲሆኑ ሐል ይባላል ቢማ አታሁም ረብሁም አታ ማለት ኤ ሲረዝም ማለት ነው አታ የዚህ ፊውቸር ቴንሱ ዩቲ ነው ዩቲ አታ ዩቲ አታ ዩቲ ይሄ ሰጠ ማለት ነው ኤ ሲረዝም ሌላኛው ደግሞ አታ ኤ ሳይረዝም አታ እንደገና ያቲ እሺ አታ የመጀመሪያው አ ረጅም ነው አታ ዩቲ ዩት ሎቢው ላይ እንትን ያልኩትን ያለቀቁትን ነገር አታ ዩቲ ያ አታ ሰጠ ነው ዩቲ ይሰጣል ዩቲ ልሕክመተ መንየሻ ሁለተኛው ግን አ አይረዝምም የመጀመሪያው አሊፍ አታ ነው አታ የእቲ መጣ ይመጣል ማለት ነው የውመ የእቲ ባዕዱ አያት ረቢክ ኸይር አሁን በዚህ ኮንሰፕት ፋኪሂነ ቢማ አታሁም ረብሁም አ መሳብ አለበትም ፋኪሂነ ተደሳቾች ሲሆኑ ቢማ አታሁም ረብሁም ጌታቸው በሰጣቸው ነገር ተደሳቾች ሲሆኑ እዛ ነዋሪዎች ናቸው። ወወቃሁም ረቡሁም ጌታቸውም ወቃሁም ማለት ጠበቃቸው። ወወቃሁም ረቡሁም ጌታቸውም አላህ ጠበቃቸው ዐዛበ ልጀሒም ከጀሒም ቅጣት። ዐዛብ ማለት ቅጣት ነው። ጀሒም ቦታው እሳት ነው። ጀሒም የሚባለው ውሃው ከሆነ ደግሞ ሐሚም ይባላል። ዐዛበ ልጀሒም እዛ ውስጥ ገብተው ጀነት ውስጥ አላህ ከጀሒም ቅጣት ጠብቋቸዋልና ኩሉ ይባላሉ። ኩሉ ብሉ፣ ወሽረቡ ጠጡ፣ ሐኒአን ሐኒአን እና መሪአን ሐኑአ አማረ ማለት ነው። ሐኒአን መሪአን ሁለቱም ትርጉሙ አንድ ነው። ስለዚህ ሐኒአን ያማረ ሲሆን ማለት ነው። ኩሉ ወሽረቡ ብሉ ጠጡ፣ ሐኒአን ምትበሉት የምትጠጡት ነገር ሁሉ ያማረ ሲሆን፣ እዚህ ጎደለ እዚህ ቀረ ማይባል ሲሆን፣ ይህ ሁሉ ቢማ ኩንቱም ተዕመሉን ትሰሩት በነበራችሁት ዱንያ ላይ ማለት ነው። ትሰሩት በነበራችሁት መልካም ስራ ያገኛችሁት ነው ይባላሉ። متكئين يتدغفوا يهونالو اتكاء تدغفنو على سرور بألغاوش لاي مصفوفة صف ترتانو بترتا بتدردرو ألغاوش لاي دغمو مبلا متتا هولو نگر كتموالا ده بوحالا مياسفلق نگر على يزي عندي تكوردا مبلا متتا ሁሉ ቤት ሁሉ ነገር ቢሟላላት ከልብሱም ከምኑም ደግሞ እስቲ የሚያጫውተኝ ማለቷ አይቀርም። አንድ ወጣትም እንደዚሁ ሁሉ ነገር አሟልተውለት ማለት ነው ይበላ የሚጠጣ ልብሱ የቤት ዕቃ ፈርኒቸር ኤቭሪቲንግ ዘን ተንጠራርቶ የሚፈልገው ነገር አለ። አጫዋች ማለት ነው ደግሞ ጭርታን የምታጠፋ ጭርታን የሚያጠፋ አከዛ ወዘወጅናሁም ማለ ዘወጀ ማለት አጠናዳ ማለት ነው። አጋባ ማለት ነው። እና አጋባቸዋለን አለ። ወዘወጅናሁም ቢሑሪን ዒኒን አለ። ሑር ማለት በጣም ነጫጮች ማለት ነው። ዒን ማለት ደግሞ አይናማ በሆኑ ነጫጮች ይላል። ከዚህ በፊት ደጋግመን ስላወራ ነው ማለት ነው። ያው ድግግሞሽ ማብዛት አያስፈልግም። እዚህ ላይ ሙእሚን የሆኑ እህቶቻችን ከሑረ ልዒን የበለጡ ሆነው ተሞሽረው ተጨጉለው ከዛን ባል ይጠብቃቸዋል እነሱንም ማለት ነው። ማንኒትም ሴት ጀነት ውስጥ ባል አላት። ማንኒትም ማንም ወንድ በጀነት ውስጥ ሚስት አለው። ለዚህ እዚህ ጎደለ የሚባል የለም። ልጅ ቢፈልግ እንኳ ልጅ ይሰጠዋል። አከዛ ወለኩም ፊሃ ማ ተሽተሂ አንፉሱኩም ባይሆን ከቢስ የሆነ ቆሻሻ የሆነ ነገር የለም ጀነት ውስጥ። ጀነት ውስጥ ያሉ ሰዎችም ቆሻሻ ነገር አይመኙም። አንዱ ዝም ብሎ መርቅኖ ጀነት ግባ ተብዬ ጀነት ውስጥ ጫት የለም ብባል አልፈልግም ብዬ ወጣለሁ አለ። የጃሂል አፍ ሰፊ ነው ይባላል። የጃሂል አፍ ሰፊ ነው፣ እንደፈለገው ነው የሚቀባጠረው። አውዙ ቢላህ። እና አንዱ ደግሞ ሼህ አለ። ሼህ ጀነት ውስጥ ሲጋራ አለ ወይ? ሁሉ ነገር አለ ተብሏል አለ። የሲጋራ ሱሰኛ ነው ደግሞ ጀነት ውስጥ ሲጋራ አለ ወይ ብሏቸዋል። መኖሩን አለ፣ ለመለኮስ ግን ጀሀነም ወርደህ ነው እሳት የምታገኘው አሉት። እና ጥሩ አድርገው መልሰውለታል። የጀነት ሰዎች ቆሻሻ የሆነ ነገር መጀመሪያውኑ አይመኝም። አከዛ እና ሰው የሚፈልገው ነገር የሚሳካለት ቦታ ነው ማለት ነው። መርሐባ። ስለዚህ በመጀመሪያው የቴላዋ ዙር እስከዚህ አይተናል። አሁን ደግሞ ከዚች አያ ከሀያ አንደኛው እስከ ሰላሳ አንደኛው ያለውን የሚቀራልን ሰው ፈልጋለን። ማን ነው? ሰይፍ ቅድም ይቆራረጥብህ ነበረ። እሺ መስጂድ ወጀሌሽ መስጂድ ወጀሌ መስጂድ እጃውጣ እሺ መስጂድ ወጀል ያለህ አለህ ካለህ አላህ አጅርህን ያብዛውና እጅ አውጣና አለህ። እሺ ማይክ ፍሪ አንብብልን ከ21ኛ እስከ 31ኛ ያለውን አያ ቅራልን። ጀዛከላህ السلام عليكم ورحمة الله وبركاته جماعة جزاكم الله أعوذ بالله من الشيطان الرجيم والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وَمَا أَلَتْنَاهُمْ مِنْ عَمَلِهِمْ مِنْ شَيْءٍ كُلُّ امْرِئٍ بِمَا كَسَبَ رَهِينٌ وَأَمْدَدْنَاهُمْ بِفَاكِهَةٍ وَلَحْمٍ مِمَّا يَشْتَهُونَ يتنازعون فيها كأسا لا لغو فيها ولا تأثيم ويطوف عليهم غلمان لهم كأنهم لؤلؤ مكنون وأقبل بعضهم على بعض يتساءلون قالوا إنا كنا قبل في أهلنا مشفقين فمن الله علينا ووقانا عذاب السموم إنا كنا من قبل ندعوه إنه هو البر الرحيم فذكر فما أنت بنعمة ربك بكاهن ولا مجنون أم يقولون شاعر نتربص به ريب المنون قل تربصوا فإني معكم من المتربصين. جزاكم الله خيرا. مايك فريستاس خيرا. بسم الله الرحمن الرحيم. سمع الله يا جماعة سمع الله خيرا. جزاك الله خير أخي مسجد وجلي. جزاك الله. نعم لقد رتلت ترتيلا جزاك الله خير. وهكذا أثلجت صدرنا لب طمأنينة يسمونا قزقز لنا يا الله كلام يسمى مالتنا خير. مرحبا. والذين آمنوا إننا يأمنوا سويتش واتبعتهم ذريتهم بإيمان والذين آمنوا إننا يأمنوا سويتشنا واتبعتهم ذريتهم ذرية وچاتشو لجو چاتشو بإيمان بإيمان يتكتلواتشو كهدتي للباتشو بإيمان يتكتلواتشو ከሆኑ ይላል ማለት አባትና እናት በዒባዳ በጣም የጠነከሩ በመልካም ስራ የገፉ ሆነው ልጆች ደግሞ መለስ ያሉ የማይወዳደሩ ሲሆኑ አላህ እንዲደሰቱ ብሎ ታች ያሉትን ልጆች ከእናት አባታቸው ጋር ይቀላቀላቸዋል። ይሄ አንድ ነው። ሁለተኛው ደግሞ የዚህ ተቃራኒ ነው። እናት አባት አማኞች ናቸው ግን በመልካም ስራ ዝቅ ያሉ ሆነው ልጆች ይበልጣሉ ደግሞ የወለዷቸው ልጆች ይበልጣሉ። ያን ጊዜም እንዲደሰቱ ብሎ አላህ ደረጃቸው ታች የሆኑትን ሰዎች ከፍ አድርጎ በመልካም ልጆቻቸው አማካኝነት ይሰበስባቸዋል። ይሄ የአላህ ፈድል ነው። ና ቤተሰብን አንድ ላይ መሰብሰብ ምን ያህል እንደሚያስደስት ማለት ነው። ከቤተሰብ ጋር መራራቅ ምን ያህል እንደሚያስከፋ የደረሰበት ሰው ነው የሚያውቀው ማለት ከልጆች ጋር ባል ከሚስቱ ጋር ምን እንደዚህ ማለት ነው ከእናት ከአባት ጋር መነጣጠል ምን ያህል እንትን እንኳን ኒዕማ ሁሉ በሞላበት በጀነት አይደለም እዚህ ዱንያ ላይ ራሱ ማለት ነው ችግርም ቢሆን አብሬ ላይ ነው የሚሉት ሰዎች እና ልጅ የመውለድ አንዱ ኒዕማ ይላሉ ዑለማ እንዲህ ያለን ነገር ያስገኛል ማለት ልጅ በጣም ሳልሕ የሆነና حافظ القرآن هكذا معلم مجاهد متصدق اندزي هنا بتام يهيد على الدرجه الناس انا بات ازاي يدرسوا لذي ود لجو درجه كف يلالو معناته الله بفضله زق يالوتن كف يارغال انجي كف يالوتن زق ادرغم لذي بيتسباچنن سانسلچ سانسلچ بيتسباچنن በመልካም ነገር ማዘዝ ነው እንዲያድርጉ ሁሌ መልካም ነገር ከዛ በኋላ ልጆች ራሳቸው ኢዚሊ ዲክቴትድ ይሆናሉ በቃ አባት ምን እንደሚፈልገው እናት ምን እንደምፈልገው ባል ሚስትን እንዲህ ሲል ሚስት ባልን ዘይን የሷ ፍላጎት እንዲህ ነው የሱ ፍላጎት እንዲህ ነው ማለት ትራንስፓረንሲ ይኖራል ማለት ነው ዘይን ይሄ አላህ ፈضل ነው እናቶቻችን አባቶቻችንን በጀነት ማለት ነው እነሱም ያመኑ እኛም ያመንን ስንሆን አላህ ሁላችንንም ሙእሚን ያድርገንና እዛ ያገናኘናል አላህ ባይሆን እናት አባቶቻችን አሮጊት ሆነው ሽማግሌዎች ሆነው አይደለም እናገኛቸው በተለየ መድረክ ነው ማለት ነው እዚህ ጀነት ሰው ሲሆን ሽምግልና ርጅና የሚባል ነገር የለም ምሳሌ ማለት ነው ሁሉም ለአቅመ አዳም አቅመ ሔዋን ለሚባለው የደረሰ ለዚህ ጠንካራ ጤናማ ቆንጆ ውብ እንደዚህ ሆኖ ነው ጀነት ውስጥ እንግዲህ አላህ እዛ ደርሰልና ደግሞ በተጨባጭ አላህ ያሳየን ያንን እንለምናለን ከኛ የሚጠበቀውን ነገር እናደርጋለን እንታገላለን ያላህ Subhanahu Wa Ta'ala فضل እንለምናለንና አላህ ከነሱ ያደርገን ስለዚህ ወለዚን አመኑ ወተባዕቱሁም ذريتهم بإيمان الحقنا بهم ከነርሱ ጋር አንድ ላይ እንቀላቀላቸዋለን አልሐቀ ማለት ከኋላ አው እንዴት እዚህ ዱንያ ላይ ማለት ነው እንደምታቀያቸው ታቀያቸዋለሽ ይስ አው ጀነት ላይ የሚጎል ነገር የለም خير نعم الحقنا بهم ذريتهم وما علتناهم اي ما نقصناهم على ثمانه غادلنا وما علتناهم من عملهم من شيء كملكم سراچو كانداچم نجر انا غودلن يلال من شيء ان موالالن انجي بايهون كل امرئ ياندندو سو بما كسب رهينن بميسراو سرا تياجنو يلال جهنم كلا هنا تطبقوا عليك ليلا بوتا لي الا اصحاب اليمين في جنات يتساءلون بلا لذي كل نفس بما كسبت رهينه الى كل نفس بما كسبت رهينه الا اصحاب اليمين في جنات يتساءلون سوره المرسلات ማነው ሱረቱ ሙደሰርና ሙደሰርና አልቁርአኑ ይፈስሩ ባዕዱሁ ባዕዳ ቁርአን ከፊሉን ከፊሉ ያብራራል ሁሉ ምርኢን ቢማ ከሰበ ረሂም እያንዳንዱ ሰው በሰራው ስራ ተያዥ ነው ይላል ተያዥ የሚያደርገው ነገር መጥፎ ስራው ነው በሰራው ስራ ተያዥ ነው ይላል ወአምደድናሁም እነኚህን የጀነት ሰዎችን ወአምደድናሁም አመደ ማለት አበለጸገ ጨምሮ ሰጠ ማለት ነው ጨምረን እንሰጣቸዋለን እና በለጸጋቸዋለን ቢፋኪሃቲን በፍራፍሬዎች ወለሕሚም እንደዚሁም በስጋ ሚማ የሽተሁን እነርሱ ከሚከጅሉት ይላል። ከሚከጅሉት ፍራፍሬ ከሚከጅሉት የስጋ አይነት የበራሪ ወፍ ነው፣ የጠቦት ነው፣ የምንድን ነው። በዚህ ሁሉ አላህ ያበለጽጋቸዋል። የተናዘዑነ ፊሃ እዛ ውስጥ ይቀባበላሉ አለ። ተናዘዐ ማለት በአረብኛ ተጨቃጨቀ ነበር ወይንም ተቀባበለ ነው። አንዱ አንዱ ነዘዐ ማለት መነተፈ ነው። የተናዘዑነ ፊሃ እዛ ውስጥ ይቀባበላሉ ነው። ጀነት ውስጥ ሌለ ጭቅጭቅ የለ። ሲጎድል እኮ ነው፣ ሲጎድል ሰዎች ይጨቃጨቃሉ። ምን እንደሚባለው ወይም ፖቨርቲ ካምስ ኢን አት ዘ ዶር ላቭ ፍላይስ አውት ኦፍ ዘ ዊንዶው ብለው እንደተረሱት ማለት ነው። ድህነት ከበር ስትመጣ ፍቅር በመስኮት ታመልጣለች። ይሄ እነሱ ያው የእነሱ ሶሻል ሲስተም እንደዚህ ስለሆነ ነው። የነቢ ስ ላ ሰለም ቤት ሁለት ወር ሶስት ወር እሳት ሳይቀጣጠል የድህነት የመጨረሻ ደረጃ ላይ ተደርሶ ግን ስቲል ፍቅር ነበር። የሚገርም ፍቅር ማለት አከዛ። የተናዘዑነ ፊሃ ካሰን አለ ኩባያዎችን ይቀባበላሉ። ላ ለግውን ፊሃ ባይሆን የሚቀባበሉት የመጠጥ ኩባያ ላግጣ የለው ማለት። ለግው ማለት እንቶ ፈንቶ ቁም ነገር የሌለው እንካሰላንቲያ ብሽሽቅ ስድድብ እንዲህ ያሉ ነገሮች። ወላ ተአሲ ማለት ተአሲ ማለት ደግሞ ወንጀል አዘል ቃልም የለበትም ይላል። ዱንያ ላይ አቤት ወንጀል አዘል ቃል ምንም አይወራል። እና ሰካራም ምላሱን አይቆጣጠርም፣ መቆጣጠሪያውን ስላጠፋው ማለት ነው። ሚስጥር ያባክናል፣ ይዘባርቃል፣ የተከበረ ሰው ይዘልፋል። እና ወንጀል አዘል ንግግሮችን ይናገራል፣ ክህደት አዘል ንግግሮችንም ጭምር ይናገራል። ይሄ ግን የለም። ተአሲም ማለት ይሄ ነው። ለጉ ማለት ላግጣ፣ እንቶ ፈንቶ ቁም ነገር የሌለው ወሬ። ወየጡፉ አለይህም በእነርሱ ላይ ይሽከረከራሉ። ግልማኑን አለ ለጋ ወጣቱ። ግልማን ያለው የጉላም የሚለው የብዙ መጠሪያ ነው። ጉላም የሚባለው ገና ለጋ ልጆች ማለት ነው። ታች እንደተወለደ ሰብይ ይባላል። ሰብይ ይባላል እንደተወለደ ሰብይ ይሉታል። ትንሽ ከፍ ካለ ጢፍል ይባላል እና ትንሽ ከፍ ካለ ደግሞ ጉላም ይሉታል። ይሄን ካለፈ ደግሞ ጉላም ይሉታል። ይሄን ትንሽ ካለፈ ደግሞ ሙራሂቅ ይሄ ቲኔጀር ማለት ነው። እንደዚህ ይባላል። ይሄን ትንሽ ካለፈ ደግሞ ሻብ ይባላል። ይሄን ካለፈ ደግሞ ፈታ ይባላል። ይሄን ሲያልፍ ደግሞ ረጁል ይባላል። ይሄን ሲያልፍ ደግሞ ያው መቼም ሼክ ይባላል። እና እያያችሁ ነው፣ የሰማችሁ ነው። እስቲ መልክስቱ ኸይርሽ ይሄ ያው አሁን ጉላም ያለበትን ደረጃ ይሁን እና ገና ጨቅላ የሆኑ ልጆች ናቸው። በጣም የሚያማምሩ ግልማን እነሱ በዙሪያቸው ይሽከረከራሉ። ግልማኑ ለሁ ማለት ለነርሱ የሆኑ ለነሱ የተመደቡ ከአነሁም ሉዑሉ መክኑናል ከአነሁም ልክ እነሱ ሉዑሉን ሉል ይመስላሉ አለ። መክኑን አቧራ ያልነካው ማለት ነው፣ የተሸፈነ። ከአነሁም ሉዑሉን መክኑን ይላል። ከአነሁም ሉዑሉን መክኑን ይላል። አንዴ ጠብቁኝ። አፍዋን ኸይራ መርሐባ። አፍዋን የተቀመጥኩበት ነገር አልተመቸኝም ነበርና ልቀይር ብዬ ነው። እሺ يتنازعون فيها كأسا لا لغو فيها ولا تأثيم ويطوف عليهم غلمان لهم كأنهم على كأنهم شي مرحبا كأنهم لؤلؤ مكنون على لؤلؤ لؤلؤ مكنون على الدقمو مكنون يتشفن على مستور أهون ደስ የሚል ዜና። ወአቅበለ ባዕዱሁም የጀነት ሰዎች ከፊላቸው አላ ባዕድን ወደ ከፊላቸው ይዞራል ይመጣሉ። የተሳአሉን የሚጠያየቁ ሆነው ይላል። አሁን ከአንድ ቦታ ወደ አንድ ቦታ ስንሄድ መጀመሪያ እዛ አካባቢ ያለውን ነገር ይነግሩናል። የአካባቢው ሰዎች እንዴት ነው እንዲሆኖ እንዲሆኖ ይሄ ገጥሞን ይሄ ገጥሞን ታዲያ እንዴት ተወጣችሁት ይህን ነገር ሲባል እንዲሆኖ እንዲሆኖ አቤት ደስ ሲል ሱብሃንአላህ። በተለይ ደስ ከችግር መውጣት የዲን መስፋፋት የሆነ ችግር ተከስቶ ያንን እንዴት እንደ ሶልቭ እንዳደረጉ እንደፈቱት እንዲህ ማለት ነው። እንዲሆነን እንዲሆነን እስቲ የጀነት ሰዎች ከፊላቸው ወደ ከፊላቸው መጥተው ይጠያየቃሉ። በምን ተወጣችሁት? እንዴት አሳለፋችሁት? አሁን ማለት ነው እኔ እንደው አላህ ከጀነት ሰዎች ያድርገኝና እናንተን ሁላችሁም የጀነት ሰዎች ያድርጋችሁና አይመችም ዱንያ ላይ እዛ ግን ማለት ነው ተገናኝቶ አሁን እኔ እንደው ዑመር ኢብኑ ኸጣብን አግኝቻቸው እንዴት ነበር ሂጅራው? በቃ በድር ላይ ምን ተሰማችሁ? ኡሁድ ላይ ምን ተሰማችሁ? ወይንም እነ ሰዓድ ኢብኑ አቢ ወቃስን አግኝተን ማለት ነው የቃዲስያን ጦርነት እንዴት ተወጣችሁ ብንል ማለት ነው የየርሙክን ጦርነት እና ፊትናው እንዴት ነበር? እንዲህ ኢንተርቪው ብናደርግላቸው ደስ አይልም? ተገኝቶ ማለት ነው ሱብሃንአላህ ጀነት ላይ አላህ እዛ ይሰብስበንና ጠንክረን ዱዓ እናድርግ፣ የሚጠበቅብንን እናድርግ። በዚህ እንዱ አግኝተን ለማናገር የፈለግነው ሰው ኢንተርቪው ለማድረግ የጀነት ሰው የሆነውን አላህ ይፈቅድልናል፣ አላህ ያመቻችልናል። እገሌን ማግኘት እፈልጋለሁ ከተባለ ማለት ነው አሁን ስንትና ስንት ሳሊህ አለ፣ ስንትና ስንት ኸይረኛ አለ። እኔ ላገኘው የምፈልገው በስልክ ላገኘው ማልችል አፈላልጌ እንኳ ላገኝ ብል ስንትና ስንት አቀበት አለ። አሁን ስንትና ስንት የሚዋደዱ ሰዎች አሉ፣ ለአይን እንኳ ለመታየት የሚነፋፈቁ ግን የለም። እዚህ ባሪየር የሚባል ነገር አይኖርም። ያን ጊዜ ሰዎች የልባቸውን ያገኛሉ። ይህንን ነው ይጠያየቃሉ። ወአቅበለ ባዕዱሁም አላ ባዕድን የተሳሉ ይጠያየቃሉ። ቃሉ አለ ከፊሉ ለከፊሉ ሲሉ ኢና ኩና ቀብሉ አሉ እኛ ከዚህ በፊት ለዚህ ለጀነት ከመደገሳችን በፊት ጀነት ውስጥ ከመግባታችን በፊት ፊ አህሊና ዱንያ ላይ በቤተሰቦቻችን ውስጥ በነበርንበት ጊዜ ሙሽፊቂን አላህን የምንፈራ ነበርን። እንደው እንዴት ታረገኝ ይሆን ጌታዬ ሆይ እንደው ያን ቀን። ስለዚህ ጀነት ካልተገኘ ሌላኛው አማራጭ ያው ይታወቃል እንጂ ስለዚህ በጣም የምንጨነቅ ነበርን። ፈመን አላሁ አለይና አላህ በእኛ ላይ አበለጸገ ደግ አለልን ወወቃና ጠበቀንም አዛበ ሰሙም የመርዛማውን አለ ሰሙም ማለት መርዛማ ንፋስ ነው። አዛበ ሰሙም የመርዛማውን ንፋስ ቅጣት ጌታችን ጠበቀን። ሰሙም ሱረቱ ልዋቂያ ላይ አይተናል። ኢና ኩና እኛ ነበርን ሚንቀብሉ ከዚህ በፊት ለጀነት ከመታጨታችን በፊት ነድዑሁ ጌታችንን የምንለምን ነበርን። እነሆ ጌታችን ሁወል በሩ እሱ በር ነው ቸር ነው። በር ማለት ቸር በጎ አድራጊ ነው። አረሒሙ አዛኝ ነው አዛኝ ነው። ስለዚህ አላህ በቸርነቱ ይኸው ለዚህ አደረሰን እያሉ ነው። እንዲህ አለና አላህ ፈዘኪር ገስጽ ምከር። ፈማ አንተ ቢኒዕመቲ ረቢካ አንተ በጌታህ ጸጋ ቢካሂኒን በጌታህ ጸጋ ቢካሂኒን ጠንቋይ አይደለህም። በጌታህ ጸጋ ነቢይ እንጂ ካሂን ጠንቋይ አይደለህም። ወላ መጅኑን እብድም አይደለህም። አም የቁሉነ ሻዒሩን ይህ ሰው شاعر ገጣሚ ነው ይላሉ እንዴ? ነተረበሱ ቢሂ እስኪ እንጠባበቅለት። ተረበሰ ማለት ተጠባበቀ ነው። ረይበ አልመኑን፣ አልመኑን ሞት ነው። ረይበ አልመኑን የሞትን አደጋ የሞትን ክስተት እንጠባበቅበት እንዴ? እስኪ ተውት፣ ከዚህ በፊት ብዙ ገጣሚዎች አልፈዋል። እነሱ እንዳለፉት ይሄም ያልፋል፣ ሲትንሽ ታገሱ ይባባሉ ነበረ። ቁል ተረበሱ ብለህ በላቸው፣ እሺ ተጠባበቁ። ፈኢኒ ማዕኩም ሚነል ሙተረቢሲን፣ እኔም ከእናንተ ጋር ከተጠባባቂዎቹ ነኝ። ከዛን የጌታችንን ፍርድ የአላህን ፍርድ አብረን እናያለን ብለህ በላቸው ብሎ ጀለ ወዓላ ይህን መልስ ሰጠ። መርሐበን አሂበቲ፣ ኢንሻአላህ ከአምስት ደቂቃ ብሬክ በኋላ የተቀረውን አንድ ፔጅ ከሱረቱ ጦር እናያለን ኢንሻአላህ። ስለዚህ አንድ የአምስት ደቂቃ ብሬክ ውሰዱ። ማይክሮፎን أم تأمرهم أحلامهم بهذا أم هم قوم طاغون أم يقولون تقوله بل لا يؤمنون فليأتوا بحديث مثله إن كانوا صادقين أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون أم عندهم خزائن ربك أم هم المسيطرون أم لهم سلم يستمعون فيه فليأتي مستمعهم بسلطان مبين أم له البنات ولكم البنون أم تسألهم أجرا فهم من مغرم مثقلون أم عندهم الغيب فهم يكتبون أم يريدون كيدا فالذين كفروا هم المكيدون أم لهم إله غير الله سبحان الله عما يشركون وإن يروا كسفا من السماء ساقطا يقولوا سحاب مركوم فذرهم حتى يلاقوا يومهم الذي فيه يصعقون يوم لا يغني عنهم كيدهم شيئا ولا هم ينصرون وَإِنَّ لِلَّذِينَ ظَلَمُوا عَذَابًا دُونَ ذَلِكَ وَلَكِنَّ أَكْثَرَهُمْ لَا يَعْلَمُونَ وَاصْبِرْ لِحُكْمِ رَبِّكَ فَإِنْ وَاصْبِرْ وَاصْبِرْ لِحُكْمِ رَبِّكَ فَإِنَّكَ بِأَعْيُنِنَا وسبح بحمد ربك حين تقوم ومن الليل فسبحه وإدبار النجوم. صدق الله. مايك في الأستاذ. مرحبا، جزاك الله خير الجزاء أخي الفاضل. أم تأمرهم أحلامهم بهذا أم هم قوم طاغون؟ ነቢዩን ሰለላሁ ዐለይሂ ወሰለም ሻዒር ነው መጅኑን ነው ብለው ሲሏቸው አብረዋቸው ያደጉ ናቸው። ከልደታቸው እስከ ደረሱበት እድሜ ድረስ ያውቋቸዋል። አልዋሹም፣ አልሰረቁም፣ አማና አልበሉም፣ በደንብ አድርገው ያውቋቸዋል። እና አንድ ሰው ለየት ያለ ክብር የአካባቢው ማህበረሰብ እየሰጠው ታማኙ ሙሐመድ የልጅ አዋቂ እየተባለ ለየት ያለ ክብር እየተሰጠው ሰው እንደው ፍላጎቱ ዱንያ ቢሆን ኖሮ ወይ ዋሾ ውሸታም ቢሆን ኖሮ ይሄን ይናገር ነበረ? የነሱን ፍላጎት ፉል እየተቃወመ እንደውም ዛሬ ሳነብ የነበረው አንድ መጽሐፍ ምን ይላል ስለ ነቢዩ ስ ላ ሰለም ሲናገር፣ ነቢዩ ስ ላ ሰለም እኮ እንደው ሙሉ ክብር ነበራቸው። ስለዚህ የአላህን አንድነት ለማስረዳት እንደ ደመ ነፍሳቸው ቢሆን ኖሮ በቃ እንዲህ ሪቮልቪንግ አራውንድ አለ ነካ ነካ እያደረጉ ቀስ ብሎ አእምሯቸውን በቃ መሞረድ ይችሉ ነበረ፣ ተደማጭነት ነበራቸው። ግን በቃ ያሉበት ስህተት ዘግናኝ ስለሆነ ቁሉ ላኢላሃ ኢላላህ ነው ያሉት። ላማዕቡደ ቢሐቅን ኢላላህ ነው ያሉት። እነኚህ ከድንጋይ ተጠርበው ከእንጨት ተቀርጸው የተሰሩ ጣዖታት የሚፈይዱት ነገር የለም። ይሄ በጣም ከባድ ነበረ ለሳቸውም። ይሄ ኮንፍሮንቴሽን፣ ይሄን መጋፈጥ ከባድ ነገር ነው። አጅዐለ ልአሊሀተ ኢላሃ ዋሒዳ፣ አማልክቱን ሁሉ ሰብስቦ አንድ አምላክ አደረጋቸውን? እነ ሀዛ ለሸይኡን ዑጃብ፣ ይሄ ገርሞ የሚገርም ነገር ነው ነው ያሉት። እና በደንብ የሚያውቁትን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው ውሸታም፣ እብድ፣ ቀጣፊ፣ አጭበርባሪ፣ ድግምተኛ፣ ጠንቋይ፣ ይሄን ማለት አስፈላጊ አይደለም። ለዚህ በኩራት ስለተወጠሩ ነው እንዲህ የሚሉት እንጂ አም ተአምሩሁም አህላሙሁም፣ ለመሆኑ አእምሯቸው ማለት ነው። አህላም ማለት ሰውየው እድሜው ገፋ ሲል ሑሉም ሲደርስ ማለት ነው። ሑሉም ማለት ምራቁን ውጧል፣ ኃላፊነት ይሸከማል። በለገል ሑሉመ ይባላል። አህላሙሁም የዛ ጊዜ አእምሯቸው በዚህ ያዛቸዋል። ቢሃዛ አለ አም ሁም ቀውሙን ጣጉን፣ ወይስ እነርሱ ድንበር ዘለል ህዝቦች ሆነው ነዋል? መልሱ አዎ፣ ድንበር ዘለል የሚደነፉ ስሜታቸውን መቆጣጠር ያልቻሉ፣ ጎሰኝነት የነገሰበት፣ ማናለብኝነት፣ አምባገነንነት የነገሰበት ስርዓት ስለነበረ አቅል ለሚለው ነገር ቦታ ስለማይሰጡ የፈለጋቸውን ይናገራሉ። አም የቁሉነ ተቀወለሁዋል። ተቀወለ ማለት ከራሱ ፈበረከው ማለት ነው። ቃል ሆኖ ራሱ የፈበረከው ተቀወለ። የተቀወሉ ተቀውለን ይባላል። አም የቁሉነ ተቀወለሁ፣ ይህንን ቁርአን ራሱ ፈበረከው ነው የሚሉት? በላ ዩእሚኑን፣ በእርግጥም አያምኑ፣ የሚያምኑ አይደሉም። አዎ ተቀወለው ቀጠፈ ማለት ነው፣ ፈበረከ ማለት ነው። በላ ዩእሚኑን፣ በእርግጥ አያምኑም፣ አማኞች አይደሉም። እሺ ሙሐመድ አለው ፈበረከው ካሉን፣ ሙሐመድ እንደነሱ ሰው ነው፣ እነሱም የእሱ ብጤ አምጧ፣ ያኔ አዎ እሱ እንዳለው እኛም ብለናል ማለት ያዋጣል። ፈልያቱ ቢሐዲስ ምስሊሂ አለ፣ የእሱ አምሳያ የሆነ ንግግር ያምጧ፣ ኢንካኑ ሳዲቂን በሚሉት እውነተኞች ከሆኑ። ሞክረው ነበር፣ እዚህ አልተሳካላቸው። ባለቅኔዎች ሁሉ ተሰባስበው አይተውታል። አለቃቸው ይሄ የሰው ንግግር አይደለም፣ ከገጠር የሚመጡት እጅግ ፉሰሓ የሚባሉት አንደበተ ርቱዕ የሚባሉት አረቦች ራሳቸው ቁርአንን ሲሰሙ ምን ይላሉ? ለይሰ ሃዛ ሚን ከላሚ አህሊል አርድ፣ ይህ የምድር ሰዎች ንግግር አይደለም። ወለው ካነ ሚን ከላሚሂም አረፍና፣ ወለው ካነ ሚን ከላሚሂም ለአረፍና፣ ይሄ የነሱ ንግግር ቢሆን ኖሮ እኛ የሰውን ንግግር መለየት አንችልም፣ እናውቀው ነበረ። እነ አምር ብኑ ጡፈይል እንዲህ ነው ያሉት። ይህ የሚገርም ንግግር ነው። ሐቂቃውን ቅድም ወንድማችን መስጂድ ወጀሌ እንዳለው ማለት ነው፣ አንዳንድ ጊዜ በኒክኔም መጥራት አቡ ኡሙ ምናምን ካልሆነ በስተቀር ይከብደኛል። አላኩል ሐልን እሱ እንዳለው ገና ቁርአንን ማለት ነው ከጠረፍ ጠረፉ ነው እያየ ነው ያለ ነው። ሐቂቀትን በቃ ፈኖችን ስንቀራ ምን ያህል የመጠቀ ንግግር እንደሆነ እንረዳለን። ምን ያህል የመጠቀ ይሄ ነው እና በፈሳሓ በኢሎካንስ በአንደበተ ርቱዕነት ጥግ የደረሱት በጊዜው በሊትሬቸር በስነ ጽሁፍ ጥግ የደረሱት አረቦች ዝም ነው እኮ ያሉት። አምሳያውን አምጡ ሊያመጡ ነው ያልቻሉት። አሁን እንዴት ያስብላል? የለም እንዲህ ያለ ንግግር የሰው ልጅ ሊናገር አይችልም። ቁል ለኢን እጅተማአት ልኢንሱ ወልጅን አላ አንያእቱ ቢምስሊ ሀዛ ልቁርአን ላ ያእቱነ ቢምስሊህ። ለኢን እጅተማአት ልኢንሱ ወልጅን፣ ሰዎች ጅኖች ቢሰባሰቡ የዚህ አይነትን ቁርአን ለማምጣት ላ ያእቱነ ቢምስሊህ አያመጡም ማለት እንኳ በተናጠል ወለው ካነ ባዕሁም ሊባዕድ ዘሂራ ከፊሉ ለከፊሉ ረዳት እንኳ ቢሆን ሊያመጣው አይችልም። መልአክ ሊናገረው አይችልም። የሰው ልጅ ሊናገረው አይችልም። ሀዛ ተንዚሉ ምን ረቢ ልዓለሚን። ስለዚህ ያምጡ አምሳያውንና ይፎካከሩ። ዝም ነው ያሉት። የሰው ልጅ ንግግር አይደለም። ታዲያ ከማመን ምን ከለከላቸው? ኩራት። وجحدوا بها واستيقنتها انفسهم وسطاچو ارغط بلوان جن ملاساچو سراچو كادو النبي صلى الله عليه وسلم يسادبال لا الله سجدوا انديت بلن امالكتوچاچين انديت تتن لا اله الا الله ظلما وعلوا ليامنوبت سيغبا مكاداچو بدل نو علوا تكبرا معناته ارتفاعا بكرات توترو ካዱ እንብተኛ ሆኑ። እሺ አላህን ከካዱ አምኹሊቁ ሚን ገይሪ ሸይን ያላንዳች ነገር ነው የተፈጠሩት እነሱ? አምሁሙል ኻሊቁን ወይስ እነርሱ ፈጣሪዎቹ ናቸው? አንድ ሰው ተነስቶ ሰማይና ምድርን እኔ ነኝ ያስገኘሁት ቢል ከት ብለን እንስቅበታለን። አይልም እሱም ጤነኛ ነው። ይሄናል እብድ ሆነ እንኳን ይሄን አይደፍረውም እንኳን ጤነኛ ሰው ማለት ነው። ፍራውን እንኳን ሰማይና ምድርን እኔ ፈጠርኩ አይደለም ያለው። እነኚህ ከስሮች ከስሬ ማለት ነው ከቤተ መንግስቱ ስር የውሃ መተላለፍ ያለ እነኚህ ከስሮች የሚፈሱት ወንዞች የኔ አይደሉም ወይ ነው ያለው። በኔ ግዛት ውስጥ አይደሉም ወይ ነው ያለው። ሶ የሆነ የጠየቀው የንብረት ጉዳይ ነው እንጂ ፈጠር ያለው አልፈጠርኩም አይደለም። ለህዝቦቹ አንረብኩም ለአላ ብሎ ሲል ፀሐይን ጨረቃን እየፈጠርኩ አይደለም ያለው። እሱን በጣም ጉልበተኛ ስለሆነ ፊትናውን ፈርተው ነው ዝም ያሉት። فاستخف قومه ህዝቦቹን አጃጃላቸው فاطاعوه ታዘዙትም ይላል። ام خلق السماوات والارض سماءنا مدرن فطروا الناس በላ ዩቂኑን አይ በርግጥም ላ ዩቂኑን እርግጠኞች አይሆኑም። እሺ አም ዒንደሁም ኸዛኢኑ ረቢክ የጌታ የሀብት ኸዛኢን አለ ካዝናው ድልቡ እነርሱ እጅ ነው ያለው። ከፈለጉት ነብይነትን የሚሰጡ ከፈለጉት የሚነጥቁበት። አምሁሙል ሙሰይጢሩን ወይስ እነርሱ በነገሮች ላይ ሁሉ የበላይ ተቆጣጣሪዎች ናቸው? አለነሱ ፈቃድ የሚሆን ነገር የለም እንዴ? ይሄ ሁሉ እነርሱን ቻሌንጅ ማድረጊያ ነው፣ መልስ ማሳጫ ነው። አምለሁም ሱለሙን ወይስ እነርሱ መወጣጫ መሰላል አላቸው? يستمعون فيه በሱ ላይ ተውጣተው ሰማይ የሚባለውን ነገር የሚያዳምጡበት አለናው። ሰማይ የተባለው ሌላ محمد ميلو ليلى اميلو انكوا كهونا فلياتي مستمعهم ادماچاچو يامطا بسلطان مبين. سلطان معنات حجه نو. حجه معنات ماسرجه معنات ايفيدنس. اسكي يا ادماچاچو يسمع كاله سماي بيت يتبالو ليلى محمد ميلو ليلى እሚል ካለ እሺ የሰማውን እስቲ ያምጣ ምን ሰማስኪ ያለን። አሁን ደግሞ አላህ ለምን እነኚህን ጣዖታት እንድንተው ያዘናል? እልህ እንዴ ካላህ ጋር እና የሚጠሉትን ነገር ወደሱ ያስጠጋሉ አምለሁል በናቱ ሴት ልጆች የሱ ነው የሱ ናቸው ተላላችሁነ ወለኩሙል በኑን ወንዶቹ ደግሞ የናንተ ናቸውነ ኢላ አላህ እንዲህ ይባላል የማይታወቅ ነገር ወደ አላህ ማስጠጋት አደብ ነው በዚህ ህሊና ማይገዛቸው አእምሮ ማይመራቸው ካላህ የተወረደው መመሪያ ህይወታቸው መመሪያ ያልሆናቸው ጥጋበኞች ድንበር ዘለሎች ናቸው ደግሞ እንዶ ተቀራርቦ እንኳን ለመነጋገር ተቀራርቦ እንኳን ለመነጋገር እድሉን አይሰጡ ከህደት ጥግ ሲደርስ እንዲህ ነው የሚሆነው እስኪ ቆይሽ እንደማመጥ አንተ ማዳመጥ ደግሞ ያስፈልጋል እንዴ ብቻል በዱላ ነው እንጂ ይላል እንግዲህ ይያለ እነርሱን እንምዋጠል ማለት አያዋጣም ይላሉ አንዳንድ ጠማሞች እንምዋጠል ኪታብንም ማለት አያዋጣም በተገኘው አጋጣሚ በዱላ ማሳደድ ነው እንዴት እንዲህ ሆነ አላህ አቅል ሰጠን ለመወያየት ነው ለማሰብ ነው የመካ ሙሽሪኮችም እንዲሁ ናቸው ከአነሆም ሁሙሩ ሙስተንፊራ ይላል ሱረቱል ሙደሰር ላይ ፈረት ምን ቀስወራ ልክ አንበሳ አይታ በርግጋ እንደምትሮጥ የሜዳ አህያ ያናህል ነው ያንተ ንግግር ላለመስማት የሚሸሹት አጃብ ከዛን ጥያቄ ምን ነው ባዳመጡ ስጠይቃቸው መልስ በሰጡ ወይ ማስረጃ ባመጡ በተከራከሩ የለም መደንፋት ብቻ አንተ ሰአሉሁም አጅረን ቆይ አንተ ስታስተምራቸው ሐቅ ስትገልጥላቸው ደሞዝ ትጠይቃቸዋለህ እንዴ አጅር ማለት ክፍያ ነው ወሮታ የላብ ክፍያ ጠይቃቸዋለህ ባዳመጡህ ቁጥር ለአንተ መክፈል ያለባቸው ገንዘብ ተጠራቅሞባቸው فهم من مغرم كأدا مثقلون يتكبدوا ናቸው እንዴ እዳ በስቶባቸው ለካንተን ሲያዩ ማለት ነው ብድር የበዛበት ሰው አበዳሪውን ሲያይ መንገድ ቀይሮ ይሄዳል መክፈል ሲያቀተው ይሄ ተለመደ ነው ያፍራል መንገድ ለውጦ ይሄዳል እና እዳ በስቶባቸው ጫንቃቸው ላይ ከብዷቸው ነው እንዴ የተከበዱ ሆነው ነው አይደለም አንደሁም الغيب ወይس الناس زند دبق የሆነው የغيب ዕውቀት አለ እንዴ الناس ጋር እናንተ ምንም ባትሆኑ ያላችሁበት አቋም ተከክል ነው ለወደፊቱም ሚሳካላችሁ ለእናንተ ነው ስኬት ሽልማት የእናንተ ነው የሚል فهم يكتبون الناس ሊጽፉት የሚችሉት ነገር አለ የለም ሁሉም የለም እሺ አም ዩሪዱነ ከይደን ወይስ ያንተ ጥሪ እንዲከስም ተከታዮች እንዲበተኑ ዲዘ የተነሳው አቋም ከግብ ሳይደርስ ፉርሽ እንዲሆን ሴራ ነው እንደሚፈልጉት አለና ፈለዚነ ከፈሩ እነኛ የካዱ ሰዎች እንደውም ሁሙል መኪዱን የሴራቸው ሰለባ ቪክቲምስ ናቸው ይላል ካዲዎች የሴራቸው ቪክቲም ናቸው ሁሌ አላህ በሱረቱ አንፋል ላይ ኢነለዚነ ከፈሩ እነኛ የካዱ ሰዎች ዩንፊቁነ አምዋለሁም ገንዘቦቻቸውን ይመጸውታሉ ያወጣሉ ሊያሱዱ አን ሰቢልላህ ሰዎችን ካላህ መንገድ ለመመለስ ያላህን መንገድ ለመዝጋት ሐቅ ሰዎች ዘንድ እንዳይደርስ ለማድረግ እንዲድበሰበስ ሰዎች ጃሂሎች እንዲሆኑ ለማድረግ ልክ በኢትዮጵያ ላይ የተጀመረው የአህባሽ ፕሮጀክት ማለት ነው ኢን ሚሊየንስ ብር ተመድቦ በአይሁድ ሴራ ይሰራል በቃ እንዲያድርጉ እንዲያድርጉ ሰዎችን ተናይበሉ በቃ ባፈሙዝ ተደቁኖ ማለት ነው ስልጣናው ሰዱ ሐረር ላይ አንድ ትልቅ ሼህ ሼኹል ኢስላም ኢብኑ ተይሚያ ትልቁ ሼህ ማለት ነው ለዓነቱላህ ለይ ይባላል አረ ስንት ያላህን ባሪያ አጥቂያ የነበሩ ሰዎች ለዓና ጃሂል ለዓና ሲያወርድባቸው አረ ይሄን መስማት እንኳን አንፈልግም ወይ ጥያቄ ጠይቀን መልስ አልተሰጠ ወይ መስማት ማንፈልገውን እንኳን ያንስማ ብለው ሲወጡ ፌደራል ፖሊስ አፈሙዝ ደቅኖባቸው መውጣት የለም ባህርዳር ላይም እንደዚሁ ዓሊሞች ተሰብስበው በግድ አዳምጡ እንደውም እነሱ የተባሉት ቢጎጉጣችሁም ዋጡት መጥፊያ ያላችሁም ቢጎጉጣችኋል አንድ እሾሃማ ነገር እንደማዋጥና በቃ አልወርድ አልገባ ሲል ማለት ነው አልገባ አልወጣ ሲል ቢጎጉጣችሁም ዋጡት መጥፊያ ያላችሁም እንዴ አለ እንዴ በ21ኛው ሴንቸሪ ላ ሐውለ ወላ ቁወተ ኢላ በ21ኛው ሴንቸሪ ስለ ዲሞክራሲ በሚወራበት ማለት ነው ስለዚህ ስንት ሰው እስከ ማበድ ድረስ ደርሷል ይህ ሁሉ ለገንዘብ ተብሎ ነው ሌላ ነገር የለም ምንም ጦርነት ተነሳ ገንዘብ ነው ስልጣን ነው ይሄን አካሂዱ በቃ ገንዘብ ነው ስልጣን ነው ዝም ብለው እነኛ ሰጪዎቹ ወንበር ላይ ተቀምጠው እንዲያርጉ እንዲያርጉ ነው ጀሌዎቹ ደግሞ በቃ ወድድክም ጣላህም ዝም ብለው ዋጠው ነው ሆኖ ብቻ መታየት አለበት ኦኬ የሰው ልጅ አቅል ያለውን እናናገር ከሆነ እንዴት እንዲሆና ግን የነሱ ሴራ ነው ይሄ ይሁ አንድ ጊዜ አለማያ ዩኒቨርሲቲ ላይ ሰላታ ተሰግዱም ተብሎ ሲከለከል ታይት የሚያደርጉ ሙስሊም ሴቶች ሂጃብ መልበስ ጀመሩ እማይሰግዱት አረ እንደውም እንሰግዳለን አለ እንደውም እንሰግዳለን በእልህ ነው ሰው የሚገባው ይሄ ሱና ነው ኢስላም ሲቆሰቆሱት ሲነካኩት ለዚህ ይበራል በፊትና ውስጥ ኢማን ይጠነክራል እና አላህ والذين كفروا هم فالذين كفروا هم المكيدون የሚለውን ነው በደንብ እንድናስተውል መፈልገውና እነኛ የካዱ ሰዎች ينفقون اموالهم ገንዘባቸውን ይመጸውታሉ ያወጣሉ ሊሱዱ عن سبيل الله ካላ መንገድ ሰዎችን ሊያግዱ ከዛን አላህ فسينفقونها ካሁን በፊት ያወጡት ነው እንዴ ቢገርማችሁ ፈሰዩንፊቁና ለወደፊቱ እስከ ቂያመት ሰዓት ኢስላምን ለመዋጋት ገንዘብ ያወጣሉ ግን ይሳካላቸዋል ላ እንዶ ኢስላምን ለመዋጋት ገንዘብ ያወጡት ፈሰዩንፊቁና አለ ثم تكون عليهم حسره ጸጸት ይሆንባቸዋል ምን ነው ባልጀመር ነው ምን ነው ይሄን ነገር ነው ባልጀመር ነው ጸጸት ይሄ ነው ثم تكون عليهم حسره ثم يغلبون ደግሞ የጀመሩት ፕሮጀክት አይሳካም ይሸነፋሉ አለ ያላህ ዲን ነው ኢትዮጵያ ላይ እንደው ችለው እስላምን ማለት ነው ቢገሉ ማለት ነው ዓለም ላይ እስላም ሞተ ማለት ነው ላ እንዴ ካንድ ቤት የጀመረው የእስላም ብርሃን ዓለምን አዳርሶ ፓኪስታን ብቻ 11 ሚሊዮን 11 ሚሊዮን ሐፊዝ አለ ምን ያረጋግጣል ይሄን 11 ሚሊዮን ቁርአንን ያፈዛል ሳውዲ ስንት አለ አረ ኢትዮጵያ ስንት አለ ከየመርከዙ እንትና ስንት ሸኽ አለ ስንት ምን አለ በየቴሌቪዥን ቻናሉ ምን አለ ምኑን ይችላል ባጭሩ አላህ ቁል ሙቱ ቢገይዝኩም እንደ እርድ ብንብላችሁ ሙቱ እንጂ እስላም ይለመልማል ይሰፋል ይንሰራፋል እንደው ላይችሉት ፀሐይን ለመጋረድ አቧራ ከመሬት ላይ ዘግኖ ወደ ላይ መበተን ያህል ነው ፀሐይ እንዳታበሪ አይሆንም እንደማመጥ እንመካከር ምን ይሻላል ቢባል ይሻል ነበር ስለዚህ ማንንም ባይኖር ማለት ነው ዲኑ ይሰፋል እስከ ጥግ ይደርሳል ኢንሻአላህ እስከ ጥግ ይደርሳል ኢንሻአላህ እና የማይገባውን ቁል ሙቱ ቢገይዝኩም እርድ ብንብላችሁ ሙቱ ተቃጠሉ እንጂ የእስላም ብርሃን ምድርን ያዳረሳታል ሐቅ ስለሆነ እና እነኛ የካዱ ሰዎች ሁሙል መኪዱን ይላል የሴራቸው ሰለባ ይሆናሉ خير ام لهم اله غير الله ወይስ እነሱ ለምን ካዱ ام لهم اله غير الله ካላህ ባሻገር ሌላ አምላክ አላቸውን سبحان الله عما يشركون ይላል سبحان الله الله ጥራት ተገባው አማ ይሽሪኩን እነርሱ ከመያጋሩት ነገር ወይየረው ኪስፈን አለ የክህደታቸው ግዛት ዳቦን ድንጋይ ነው ሰው ካለ ዳቦ ነው ሲቆረስ ይበላ አይተው ድንጋይ ነው ካሉ ነው በቃ ነው ካሉ ምን ይባላል ስለዚህ ድርቅ አለን ሰው ማሸነፍ በመተው ነው ወይየረው ኪስፈን ሚነ ሰማይ ሳቂጠን ከሰማይ ሳቂጠን የሚወርድ የሆነ የሰማይ ጉማጅ እንኳ ባይናቸው ቢያዩ የቁሉ ይላሉ ሰሃቡ መርኩም ይሄ የተነባበረ መርኩም አለ የተከመረ ዳመና ነው ይላሉ እንጂ ከአላህ ዘንድ የመጣ ቅጣት ነው አይሉም። ዳመና ዚሁን ያለው والصحاب المسخر بين السماء والارض لا باوروبا لان يتغوازه كله دامنا مندنا يقوال فسماينا بمدر محل ياله نو لذي كزيونو مين شقشقو زناب لذي نني من بيبالو ميامنو ايدلهم لما من زكچو قال هنا ايامنا فذرهم ተዋቸው ወትሩኩም ማለት حتى يلاقوا እስኪገናኙ ድረስ يومهم ያን እለታቸውን الذي فيه يصعقون መከራም ይወርድባቸውን يصعقون على صاعقه ማለት صائقة يموت عدقانو دوبدا يا يميور دباتشو إلت على إسكزا إلت درس تواجو يعني إلت يوم لا يغني عنهم كيدهم كيدهم مالا سيراتشو شيئاً ከነርሱ አንዳችንም ነገር የማያተርፍበት የሆነ እለት አለ እስከዚያ ጊዜ ድረስ ተዋቸው ወላሁም ዩንሰሩን እነርሱም የማይታገዙበት እገዛ ማያገኙበት እለት አለ እስከዚያ ተዋቸው ወኢነ ለልዚና ዘለሙ انه لننيا بدايوچ ማለት በክህደት ራሳቸውን ለበደሉ عذابن قطعت አለላቸው دون ذلك ከዛ ባሻገር دون ሚለ ሁለት ትርጉም አለው አንደኛው በታች ሁለተኛው ባሻገር ማለት ከዛ ባሻገር እዚው ዱንያ ላይ ደግሞ قطعت አለላቸው ولكن اكثرهم لا يعلمون جن ابزحኞቻቸው አያውቁ ሚላ واصبر تاجس لحكم ربك لجيتها فرد تاجس يكيتها فرد يمطال فانك باعيننا انت بعيناتين سر بقططراتين سرنا منم ማረጉ وسبح بحمد ربك ጌታህን ከማመስገን ጋር አጥራ ይሁት ወሰብህ ቢሐምድ ምትለዋል አማርኛውንም እንንቀላት ጌታህን ከማመስገን ጋር አጥራ حين تقوم በምትቆምበት ጊዜ ከንቅልፍ ስትነሳ ጌታህን አጥራ ጌታህን አስታውስ اصبحنا واصبح الملك لله سبحان الله وبحمده سبحان الله العظيم جيتانا ترى ومن الليل كلليتم ساعات فسبحه الله ناطراو وادبار النجوم كواكبتم ادبار مالت النجوم كواكبتناجو كواكبتم سيطلقو ፀሐይ ስትጠልቅ በሌሊቱ መጀመሪያ ላይ ከዋክብት ብቅ ብቅ ይላሉ። ሌሊት ጎህ ሲቀድ ደግሞ ከዋክብት ይጠልቃሉ። ስለዚህ ፈጅር ላይም ማለት ነው። ከሌሊትም ፈጅር ላይም ጌታን አጥራ መርሐበን احبتي سوره الطور معناتنو ياقفچون ملكت معناتنو بزي قدر باجر مبراريا ايتنا ولله الحمد والمنه ምስጋና ሁሉ ለአላህ ነው አላህ የተገባው ነው አልহামዱሊላህ ከሚያነቡት ከሚያዳምጡት የአላህን ካላም ለመረዳት ጥረት ከሚያደርጉ ሰዎች አላህ ስላደረገን አላህን እናመሰግናለን መርሃባን ትላንትና የጀመርነው ደርስ አለ ያ ምንድነው مرحباً حروف الزيادة حروف الزيادة بلن جمر النبرة زهرين ناتك على اللوالن عطر عطر عطر جي عطر وغالو حروف الزيادة زد أني ناتشو وينم عصر ناتشو عصر زد أني ناتشو من لو عالفوا حمزة اللاتنا حمزة يلي الله تعليف ستنت أطل تنت أطل ستكوت راسرتونا لج عند أليف نوسن الرمو زد إني هنا يصرف علماء من دزيو كفيلو زد إن كفيلو أسر بلوان مرحبا نا بمجمع رأي درجة النين حرفوش لسعفات جونا كذابو هالا አጥር አጥር አድርጌ ላብራራሽ ሰአልቱሙኒሃ እነኚ ፊደላት በመሰረታዊ ፊደላት ላይ ተጨምረው አዲስ ቃል በመስራት አዲስ ትርጉም ይሰጣሉ ስለዚህ ዚያደቱል ሐርፊ زيادة الحرف تدل على زيادة المعنى حرف سيتجمر معناه متجمر حرف سيتجمر معناه متجمر مرحبا لمثالي سين تجمر ايتنا سين تجمر ايتنا استغفر سنن غفر ما عرف نبره استغفر سنن سين الناتا كل كزي السين والتاء للطلب سين الناتا كمتا طلبن عملكاج نو سين الناتا كسا البس نو استكسا لبس طيق نو طائمه تمغبه نو استطعم مغب طيق نو غفر مار نو استغفر مهر طيق نو سلازي سين الناتا لمندن نو ميتقموت لما طيق أيك أستغفر الله مالت أني الله مهرة تتأيك اللون مجمرة غفرك من نتيازة إش سين تا تايتوال سلس سين الناتان اكس اكس عدرو سين الناوتو تا ناوتو كسين بوهالا آليف عليج يج آليفرس يج آليف متاقلق لو دقمو أنتن لازم يهونا intransitive ኢተሻጋጋሪ የሆነን ማለት የማይሻገር የሆነን ግስ ተሻጋሪ ለማድረግ ለምሳሌ ጀለሰ ጀለሰ ምን ማለት ነው ተቀመጠ አጅለሰስ ምንድነው ጻፉል አጅለሰ ምንድነው አጅለሰ ምንድነው አጅለሰ አስቀመጠ ትክክል አስቀመጠ ስለዚህ ተቀመጠና አስቀመጠ እሺ مضى مضى علف ማለት ነው مضى مضى ميم تي اتش ላርጎ مضى እንደዚህ علف ማለት ነው الف سنጨምር امضى امضى اصل من هنا አሳለፈ ትክክል አምዳ አሳለፈ ነው ግን አምዳ ይምዲ ኢምዳ ኢምዳ አፕሩቫል ኢምዳ ነው የሚባለው ለምን ኢምዳ ተባለ አሳለፈው ማለት ነው በቃ አፕሩቭ አደረገው ይለፍ ይሄ ብሎ ቼክ አድርጎ ሲያሳልፍ አምዳ ነው የሚባለው እሺ ስለዚህ አሁንም ሰአልቱሙኒሃ ሲን አይተና አሊፍ ላም አሁን እዚህ ላይ አዩ ለምሳሌ ለአዝበሐነ አለ ለአዝበሐነ አንዴ አይሁት ለአዝበሐነ ለአዝበሐነ ለአዝበሐነ አይሁት ለአዝበሐነ ማለት ለአዝበሐነ ማለት እስኪ ለአዝበሐነ ማለት እዚ ላይ ላሟ የመጀመሪያዋ ላመል ቀሰም ትባላለች መሐላ ጠቋሚ ነች የመጨረሻዋ ኑን ደግሞ ኑኑ ተውኪድ ትባላለች አንክሮ ወይ ትኩረት መስጫ ኑን ነች ስለዚህ መሰረታዊ ቃሉ ዘበሃ ነው አረደ ነው አሊፍ ምንን ትጠቁማለች ተናጋሪው ሲንጉላር መሆኑን ትጠቁማለች ለምሳሌ እኛ ብንሆን ለነዝበሐነ ይሆናል እሱ ቢሆን ለየዝበሐነ ይሆናል እሷ ብትሆን አራጅቱ ለተዝበሐነ ይሆናል ስለዚህ አሊፍ ግን አነይቱ አነይቱ ለምሳሌ አዝሃቡ እኔ ነዝሃቡ እኛ የዝሃቡ እሱ ተዝሃቡ እሷ ስለዚህ ነኝ አሊፍ አነይቱ አሊፍ ኑን ያናታ ነኝ ፊውቸር ቴንስን መጠቆሚያ ናቸው ሁሉም አሉ እዚህ ውስጥ አሊፍም አለ ኑንም አለ ያም አለ ታም አለ ሰአልቱሙኒሃ በሚለው ቃል በሚሰበስባቸው ስለዚህ እስቲ አሁን ለአዝበሐነ ብሎ ሲል ላሟ መሐላ ጠቋሚ ነች አሊፏ እኔ የሚለውን ጠቋሚ ነች ዘበሃ አረደ የሚለው መሰረታዊ ቃል ነው ኑን ኑኑ ተውኪድ ነው አንክሮ ወይ ትኩረት መስጫ ነው ስለዚህ ማንኛውም የአረብኛ ቃል ቨርብም ቢሆን ግስም ቢሆን ናውን ኢስም ቢሆን እነኚህ ነገሮች ተጨምረውበት ነው የሚባዛው ለምሳሌ ናውኖችን እንውሰድ ናውን አንዱ ሙስሊም ቢባል ሁለቱ ሙስሊማኒ ሙስሊማኒ ሲል ምንና ምን ተጨመረበት እሺ ላ ላ ላ ዳሩል ኢማን አሊፍ የለውም አፍራሹ ላ እንደዚህ ነው ዳሩል ኢማን አፍራሹ ላ እንደዚህ ብቻ ነው ሀ ተዛከላ ላ አሊፍ የለውም ለአዝበሐነ خير እሺ مرحبا አሁን ሙስሊማኒ ሙስሊማኒ ቢይስል ሙስሊም የሚለው ላይ ምን ተጨመረ አሊፍ እና ኑን አሊፍ እና ኑን እዚህ ውስጥ አሉ የሉም አሉ خير እሺ ሙስሊሙና ስለስ ሙስሊሙና ቢይስልስ ምን ተጨመረ ዋው እና ኑን አይደለ ዋው እና ኑን እዚህ ውስጥ አሉ የሉም አሉ ሙስሊማት ቢይስልስ አሊፍ እና ታን የተጨመረ ሶ አንድን ናውን ዱዋል ለማድረግ ሁለት ብዙ ለማድረግ እነኚ ናቸው የሚጨመሩት በቨርብ ውስጥ የሚጨመሩት ግን ብዙ ናቸው ስለዚህ ሁሩፍ ዚያዳ ማወቃችን ለምንድነው የሚመጣው ብሎ ማወቃችን በጣም ይጠቅመናል ለምሳሌ ሰቃ ማለት አጠጣ ነው ሰቃ ማለት አጠጣ ነው ኢስተስቃ ማለትስ ምንድነው ትርጉሙ ኢስተስቃ ወኢዚ ኢስተስቃ ሙሳ ሊቀውሚሂ ይላል ሰቃ ጠጣ ነው ውሃ ጠጣ ወኢዚ ኢስተስቃ ሙሳ ሲንናታ ሊጠለብለና ወኢዚ ኢስተስቃ ሙሳ ሊቀውሚሂ አጠጣ አይደለም ኢስተስቃ አስጠጣ ኡሙ እሺ ከቀስቲ መጠጥ ጠየቀ አስጠጣ አይደለም ኡሙ ይስራ ትክክል መጠጥ ጠየቀ ነው ውሃን ጠየቀ ማንን ጠየቀው ውሃ ጠፍቶ በሲና በረሃ ውስጥ ማንን ጠየቀ ውሃውን ህዝቡን አይሺ አላሁ ይበለንና ህዝቡን خير ናው አላህን ጠየቀው በሲና በረሃ ያለው ህዝብማ ተጠምቷል አሁን ጀዋቡን ወኢዚ ኢስተስቃ ሙሳ ለቀውሚሂ ፈቁልና ሙሳም ለህዝቦቹ የመጠጡሃን በጠየቀ ጊዜ ፈቁልና ብለናለን اضرب متى بعصاك الحجر بزي تأمرني بتره دنقايون متى عند دنقاية تقبو يتقمت أمبت كذا سيمتوت فانفجرت على فانبجست على فانفجرت منه 12 عينا كذا دنقاي أسره لت من شفلك معجزان ايه تأمرنا يوسي قلن ياهون ساكا عطت أمونو ناك على استسكاس طيك أمالتنا طعيمة بلانا مقب بلا مقب سيت أيكس موسى ناخبر عند لا يهيدو تشاقروا بحرون كأي بحر النوي تشاقروا كذان فاستطعما أهلها إلا استطعما ولدتو أهلها يزاد چن مندر نواري وج إباكا چستي مقب كالا چوبلو تأيك واجو فأبو أن يضيفوهما النسل لما استناقض زقجو الهونو مالت بقى على استناقضوا اتشو منبيتين يهونو مالتنو لطياك اتشو ملسال ستوم ربو اتشوال باقا اتشو مقبلو زم موسا كيميزوال كذابو هالا على فسيلو عند ليودك ادرسة فوجدا جدارا يريدو ان ينقض ليدرس ليفرس يقرب غرغدا سياغنو فاقامه خضر هيدونا خضر ميلو سماچو بصحيح بخاري نا يمطاو هيدونا قنا ادرغوت يعني غرغدا مال قنا ارغو بيتون اقانو موسى قيم يزو نبرنا قال لو شي تلتخذت عليه اجرا بتفلق اخون كفلوني ايه غرغدا يستكاكلكوبت يقناوبت مالت تشلال هاونا نو مالت قدم لبن على استناقدان ياسك قالنا اون اي حكمه الله على كل من دنو ياندندو كلام سيتجمربت لمن دنو يتجمرو موسى عليه السلام نا لمن دنو يتجمرو يا نجر مالت هلبه خيرا عليه السلام ماشي اهونم سالتمونيها لاي معناتنا سالتمونيها اوكي سمال عندي لطفلي مسجد وجلي لطفلي لوبي ولا لطفلي ماشي قانيتات جزاك الله يستر ماشي سالتمونيها ما شاء الله ماشي سالتمونيها هون سين نايتنال الف نايتنال لام نايتنال تا نايتنال ميمنس ماشي خلاص مرحبا جزاك الله قانيتات اهون اندا عملتين يايهوت نو منم نجر كسر اتصافو الله اتصافو ايشي الله اتصافو يالك اوكي تلال تيرس جزاك الله ايشي اندقنا الله يستيش نا خير سألتموني هاون سين نايتانال الف نايت لام تا ميم دغمو يوت ميم بوتا متقوم ايهونال لمثالي سجده سجدنو مسجد سنن مسجد يا بوتا نو جلسة تقمطه نو مجلس سنن مجلس مقمچا بوتا خير مقمچا بوتا بايهون ازي غا معناتس نو عند يونه نغر كنغراچونا አንድ ወንድማችን ነበርና መجلسዎች በሚሰሩት ኢትዮጵያ መجلسዎች ነው መجلسዎች በሚሰሩት ነገር አንጀቱ ራለና እነኝ እንዶ በቃ እንዶ ምንም ለሌላ ሙስሊሞች ማደርጉ አሁን ሸራቸው ቆርጦ እኮ ነው ያንኔው ነው የድሮውን ነው ያሁኑ ተውት መቼ የድሮውን ነውና እንዶ ምንም ማደርጉ እንዶ ሙስሊሙ ሲበደል ምንም ሲበደል እንዶ ምንም ማረጉ መجلس ብሎ ማለት ለነገሩ አለ መሰረቱ ጀለሰ ነው ለካስ አለ እና በጊዜው ማለት ነው ትርጉም ይሰጥ ነበር ኸይራ ሚም ቦታ መጠቆሚያ ነው ይስማቸዋል እየተሰማቸው ነው አንድ ሰው ብቻ የቀደመ ሰው ብቻ አንድ ስጠኝ እየተሰማቸው ነው እሺ ኸይር በቃ እሺ ካመለጠ አው ማሻአላ መልሶ የሚለጥሰው ሞልቷል خير ነሽ ሳልቱሙኒ ሃ ሚምን አይተናል ዋው ለምሳሌ ሙስሊሙነ ስል ዋውና ኑን ይጨመራል ሙስሊም ላይ ያስ ያ ያም እንደዚሁ ለምሳሌ ረጁል ብየብል ረጁል ረጁል ብየብል አንድ ሰው ማለት ነው ረጁለይኒ ስል ረጁለይኒ ሙስሊመይኒ ስለዚህ ያና ኑን ይጨመርበታል አሁንም ከተጨማሪ ፊደል ነው አሊፍ የመጨረሻዋን አሊፍ ሃን መጣበታለሁ እሺ ከሃል ጀምር ሃ ደግሞ እቺ ሃ ዚያዳ የምትሆነው ሃኡ አሰክታ ሃኡ ሰክታ እቺ ነች ሃኡ ሰክታ ምንድነው ሃኡ ሰክታ ምንድነው እስቲ መስጂድ ወጀል አለ አንዳንድ አሳየን ካለ አለ እሺ ሱረቱ ሐቃ አውጣና ማሊያ ሱልጣንያ ምትለዋን ቦታ ብቻ አንብብልኝ ሃ ላይ ተደላድለህ አረፍ ይያልከ ማለት ነው ሱረቱ አልሐቃ ቁርአን አለ አይደለ ሆፕፉሊ አሁን ነው ተፍሲር ይቀራ ነውና እሺ ማይክ ፍሪ السلام عليكم ورحمة الله وبركاته أستاذ رقم آية سنتنا يالكين هلك عني سلطانيا ويسيتين جون كي جمري لعمة بالأستاذ يسمى الأستاذ أعوذ بالله من الشيطان الرجيم وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه ولم أدر ما حسابيه يا ليتها كانت القاضية ما أغنى عني ماليه هلك عني سلطانية خذوه فغلوه ثم الجحيم صلوه صدق الله العظيم أستاذ ما يكفري خرا بسم الله الرحمن الرحيم السمع الله يا جماعة السمع الله السمع الله الشيء أيو أهون ወድማችን መስጂድ ወጀ ላይ ባነበበልን አያቶች ማለት ነው መጨረሻ ላይ ያሉት ሃዎች አሉ። እነኚህ ሃዎች ሃኡ ሰክታ ይባላል። ዝም ሲል ወይንም ድምጹ ሲያበቃ ሃዋ ላይ እንዲደላደል ማለት ስኩቱ ዝም ማለቱ እንዲያምርለት ሰውቱ እንዲያምርለት የተጨመሩ ሃዎች ናቸው። with no meaning difference ማለት ነው የትርጉም ለውጥ የለም ሀ እዚ ቦታ ላይ ዚያዳ ነች ጭምር ነች ጭማሬ ነች واما من اوتي كتابه بشماله فيقول يا ليتني لم اوت كتابيا هلا من አለ መጻፊን ባል ተሰጠው كتابيا የሚለው ሀዋን سنናወጣ كتابي ነው አሁን እዩ كتابيا እስቲ አረብኛ ጻፉ ኪታቢያ የሚለውን ጻፉልኝ አንዳችሁ ኪታቢያ ጻፉልኝ እስቲ አረብኛ እንትን ያላችሁ ጻፉልኝ ለጥፉልኝ ጀዛኩሙላህ አረ ጻፉትና እሺ ያው እኔው ልታይበው እሺ ነልቀል አህባ ጀዛኪላ እሺ ኪታቢያ የነልቀል አህባ بس በቃ ምርጥ ነው እንደውም አንቺ የተለየ እንትን አለሽ ማሻአላ እሺ ኪታቢያ ላይ ማለት ነው አሁን ካፍ አስሉ ከተበ ነው ስለዚህ ተጨማሪ ፊደሎቹ አንደኛ ከታ በኋላ ያለችው አሊፏ ኪታ ያሰኘችው አሊፍ ተጨማሪ ነች እንደገና ከባ በኋላ ያለችው ያ ኪታቢ ያለው የእንትን ምንድነው possessionን የምትጠቁመው ኪታቢ ያለችው ማለት ነው። ቀጥሎ ሃኡ ሰክታ ኖርማሊ መጨረሻ ላይ የተጨመረችው ሃ አለች ደግሞ ያቺ ሃኡ ሰክታ ትባላለች። አሁን ትርጉሙ መጻፊ ማለት ነው ኪታቢያ አንድ ሌሎቹም ማለት ነው ኪታቢያ አንድ ቀጥሎ ሂሳቢያ ይላል እሱም ማአግናኒ ማሊያ ይላል ገንዘቤ ማሊ ነበር አስሉ ሱልጣንያ ይላል ሱልጣኒ ነበር بس እነኚ ነገሮች ሃኡ ሰክታ እነኚ ሃኡ ሰክታ ይባላሉ خير እስቲ ሳልተሙኒሃን ለጥፉልኝ ሳልተሙኒሃን ለጥፉልኝ እሺ የመጨረሻዋ አሊፍ ደግሞ የመጨረሻዋ አሊፍ ደግሞ የመጨረሻዋ አሊፍ የመጨረሻዋ አሊፍ እቺ አሊፉል ወስል ተባላለች አሊፉል ወስል አሊፉል ወስል ማለት ምንድነው ሐምዛ የሌላት አሊፍ ማለት ነው ለምሳሌ ኦክቱብ ለመጻፍ ኦክቱብ ለመጻፍ እንዲ ነው መጽፈው ኦክቱብ እንጂ አሊፍ አልጨመረም አሊፍ አልጨመረም ለምን አልጨመረም ባለ አራት ስላል ሆነ ባለ አራት ወይ ኳድሪ ሊተራል ሲሆን ብቻ ነው አሊፍ የምጨምረው ተዛዝ ለማስተላለፍ ለምሳሌ አርሰለ ካልኩኝ አርሲል ለማለት እንዲ ነው መጽፈው አርሰለ አርሲል ለማለት እንዲ ነው መጽፈው አርሲል አሊፍ ላይ ሐምዛ ጨምሬ ከላይ ማለት ነው አርሲል ነው መጽፈው ሐምዛዋ በደንብ አትታየም እንጂ አለች ባለ አራት ሲሆን ብቻ ሐምዛ መጽፈው ባለ 3 ኦክቶብ ባለ 5 ለምሳሌ ተሰብሰብ ለማለት ኢጅተሚ ባለ 6 ይስተግፍር ይሄ ሁሉ አሊፍ አይጻፍበት ባለ 3 ሲሆን ማን ነው ባለ አለ 4 ሲሆን ብቻ ነው አርሲል አንዚል እንዲህ ያሉ ነገሮችን ማለት ነው እና ባጭሩ ሳአልቱሙኒሃ የተባሉት እነኚ 9 ወይ 10 ማለት ነው አሊፍ ባለ ሐምዛና አሊፍ ብቻዋን ነጣጥለን ከቆጠሩን 10 አለበለዚያ 9 እነኚ የሚጨመሩት ትርጉምን አራይት ለመጨመር ነው ከማ በስተቀር ከሃኡ ሰክታ በስተቀር ሃኡ ሰክታ ድምጽን ለማሳመር ስለዚህ ሱልጣንያ ማሊያ ምን ማለት ነው አትሉም ማለት ነው እሺ አንዴ እናት እናት እዩ አንዴ እናት እንዴት ትባላለች እናት እንዴት ትባላለች ኡማ አያችሁ ኡም እናት ነው ግን ኡማ ትባላለች ምንና ምን ተጨመረ አሊፍና ሃ አባት አብ ነው ግን እንዲህም ይባላል አባት ለማለት አበታ ይባላል አበታ ኡማ ስለዚህ እነኚ አራት የሚጨመሩት መሰረታዊ የሆኑ ፊደል ላይ ይጨመሩና then ትርጉም ይሰጣሉ ምንድነው ደግሞ ኡማ ምንድነው አበታ አንልም حروف الزيادهን ካወቅን ማለት ነው አበታ ኡማ የሚያገለግለው አሁን የኔ ለማለት ነው እዚህ ቦታ ላይ ለምሳሌ እንደው የሆድ ህመም ያዝልንና ማለት ነው ላይመመንና ግን ቢያመን ወይኔ ሆዴን ለማለት ምንድነው ምንለው ዋ እንልና አንዴ ልጻፈው ምንላለን ዋ የሆድ ህመም ነው ብያለሁ እና ዋ በጥና ዋበጥናህ ይባላል እሺ ዋበጥናህ ይባላል ወይኔ ሆዴን ማለት ነው بس ዋበጥናህ